እዚህ አካባቢ ምግብ ቤት አለ? እዚህ አካባቢ ምግብ ቤት አለ? እዚህ አካባቢ ምግብ ቤት አለ? Is there a restaurant around here?